بسم الله الرحمن الرحيم. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حبا كبيرا. سورة النساء مدنية وآياتها 76. النساء مدنية وردت سورة بموان ستتعوك ماتو سوا سدس تانكسو اتشالبات يهج سورة يا مدنة سورة اندموانوا هل انجري اسلاماوي انكسكاتي وشن هلو ياكاستة ازتان ناجستاين وراتال مالتنا رجاجم كمي بالو يا مدنة سورة وشان باستوان በውስጧ የተለያዩ ህግጋቶችና ድንጋጌዎች ደንቦች መመሪያዎች ታካትታለች እና በውስጧ ድንጋጌዎችና ህግጋትና ድንጋጌዎች ደግሞ ውስጣዊና ውጫዊ የሆነውን እስላማዊ እንቅስቃሴ ሁሉ የሚመራ ይሆናል ማለት ነው። ወየተና ቢጃኒብ ተሽሪዒ ከማ ወል ሐርፍ ፊ ሱወር አልመዲንያ በመዲና ምዕራፎች ጎልቶ እንደሚታየውና እንደሚታወቀው ሁሉ ከአቂዳው ገጽታ ይልቁንስ በድንጋጌና በመመሪያዎች በኩል ልዩ ትኩረት ይኖራታል ማለት ነው። ወከተአዘዘ ሱረቱል ከሪማ አን ኡሙሪን ሃማ ተተአለቁ ቢልመርአ በተለይ በሴቶችና በቤት በቤተሰብ እንዲሁም ደግሞ በህብረተሰብና በደውላ ደረጃ ያሉትን ሁኔታዎች በሚገባ ታተኩርባቸዋለች ማለት ነው። ወላኪነ ሙዕዘመ አልአህካሚ አለቲ ወረደት ፊሃ ካነት ተብሐሱ ሐውለ መውዱዕ ኒሳ እና በጣም እንግዲህ ከትኩረቶቿ ጎላ ብሎ የሚታየው በሴቶች በኩል ያለው በመሆኑ ትያኒዋም ከዚሁ ጋር ተያይዞ ሱረቱ ኒሳ የሴቶች ምዕራፍ በመባል ታውቃለች ማለት ነው። ታደሰት ሱረቱ ከሪማ አን ሁቁቂ ኒሳ ወል አይታ ስለ ሴቶችና ስለ የቲሞች ስለ ደካማዎች መብት ልዩ ትኩረት ሰጥታ ታወራለች። ወቢኻሰቲን ለቲማት በተለይ ደግሞ የሴት የቲሞች ገና በህፃንነታቸው አታዳጊ አባታቸውን ያጡ የቲሞች በጣም ብዙ ግፍና ደባ ይፈጸምባቸው ስለነበረ እነሱን ነፃ ለማውጣት ልዩ ምጃ የተወሰደበት ነው ማለት ነው። في حضور الاولياء والاوصياء وكل نين وين زمر نين ይያለ ከሟቹ በተሰብ ከተቀበለና ከተረከበ በኋላ ንብረቷን በዝዞና ዘርፎ ኋላ ደግሞ ህይወቷን አደጋ ላይ እስከመጣል ይደረስ ስለነበረ በዛው እነዛን ሴቶች መብታቸው እንዲከበርላቸው ያደረጉ አያቶች በውስጥ አይገኛሉ ማለት ነው። ወታረጠት ለሞዱዕ አልመርአቲ ፈሳነት ከራመታ ከዛ በፊት ሴት በጣም በህብረተሰቡ የተጠላችና የተጣለች ስለነበረች እሷም እንደማንኛውም የህብረተሰብ ክፍል ክብር ያላት የሰው መብት ሊገብም ሊሰጣት የሚገባ መሆኗን ገልጾ መብቷን እንዲከበርላት ያዘዘበት ቦታ ነው ማለት ነው። ከማ ተአረጠት ቢተፍሲሊ الى احكام المواريث ከዛም ደግሞ ቀጠል በማድረግ ስለ ውርስ መብት ውርስንም በሚመለከት ሴቶችን ያሰርሱ ነበር በዛው ከነበሩት ጃሂልያዎችና እሷም እንደማንኛውም በተሰብ የመውረስ መብት አላት ብሎ የደነገገው በዚህ ውስጥ ነው ማለት ነው። በአጠቃላይም የወንዶችንም ሆነ የሴቶችን የውርስ አከፋፈል ፍርአት የዘረጋው በዚህ ስራ ውስጥ ነው ማለት ነው። አለል ወጅ ደቂቅ العادل የሁሉንም መብት በማገናዘብና በማመዛዘን የተገቢ የውርሻ መብቱን የደነገገውና ያደለው በዚህ ሱራ ውስጥ ነው። አለዚ የፍሉ አዳለተ ወይሐቂቁ المساዋ የሁሉንም የበተሰብና የዘመድ እንዲያባላቶች መብታቸውን በማካተትና በማስተካከል እንደ ቀረቤታውና እንደ ርቀቱ የሚገባውን ሁሉ የመደበበት ማለት ነው። ወተናውለት ሱረቱል ከሪማ ተንዚም العلاقات الزوجية ከዛም በመቀጠል ደግሞ ስለ ባልና ሚስት የትዳር ግንኙነትና ስርዓት ምን መሆን እንዳለበት ያጠቃለለና መመሪያ የሰጣበት ቦታ ነው ማለት ነው። ወበየነታና ለይተት አላቀተ ጀሰዲን ባልና ሚስት ጋር በሚመሰርቱ ጊዜ ሁለታቸውም ስጋዊ ፍላጎታቸውን ለማርካት ብቻ ሳይሆን ሰብአዊ መብት ያላቸው መሆኑን አውቀው ሁላቸውም ግዴታና መብታቸውን እንዲወጡና ተከባብረው እንዲኖሩ የመከረና ያስተማረበት ቦታ ነው ማለት ነው። ማነል መህረ ለይተ አጅረን ወላ ተመነን በጋብቻ ጊዜ የሚከፈለው መህር ደግሞ ዋጋ ወይም ደሞዝ አላደለም ሆኑ የተገለጸበት ነው። እንግዲያሳ ለሴትዮዋ ተፈላጊነትና ለክብሯ መገለጫ ነው ማለት ነው። ثمተና ወለት حق الزوجه على زوجتي وحق الزوجه على زوجها ከዛም ዘርዘር ባለ መልኩ ባል በሚስቱ ላይ ያለው መብቱን ሚስቱን በባሏ ዘንድ ያላትን መብትን በዝርዝሩ የተቀመጠና የተገለጠበት ቦታ ነው ማለት ነው። وارشدت الى الخطوات التي ينبغي ان يسلكها الرجل لاصلاح الحياه الزوجيه ان عندي صوت دار بمسرتبت جزيه تدارو يتقاننا يسمر انديون مكتل يمجباون سرعه تتقوم عليه معناته عندما يبدو الشقاق والخلاف بين الزوجين عندهم ببالنا بمستمكاكل على مغبابات بمفطربت جزيه يوصلوا يمجبتن ارمجاوج بقدم تكتل تتقمط عليه معناته وبينت معنى قوامه الرجل ወንድ ደግሞ ከሴት ላይ የመቆጣጠርና የሐላፊነት መብት አለው የሚባለውን አነጋገር እንዴት እንደሆነ ትርጉሙን ስልጣኑና አጠቃቀሙን ተገልጻለች ማለት ነው። ዋና ላይ ተቀዋመተ ሲዕባድን ወተስኺርን የእስላም ጥላቶች እንደሚሉት ሴትን እንደ ባሪያ ወይም እንደ ገረድ አድርጎ በበታችነት መርገጥ ማለት ሳይሆን እሱ በቤቱ ያለውን ተጠሪነትና ሐላፊነት ለማሳወቅ ነው ቀዋሙን አለ ኒሳ ያለው ማለት ነው። ثم انتقلت من دائره الاسره الى دائره المجتمع الناس لبتسف انجدي ليو تكره ستا بزو ነገሮችን ታስተካከለች በኋላ ቀጥላ ምራፋን ሰፋ ወዳለው ወደ ህብረተሰቡ በመግባት የእስላም ህብረተሰብ ምን መምሰል እንዳለበትና ምን አይነት ፍርአት መከተል እንደሚገባው ትነግራለችና ታስተምራለች። فامرت بالاحسان في كل شيء فهلم ነገር ሰው መተሳሰብና አንዱ ለሌላው አንተ ትብስ መባባልን ትነግራለች ማለት ወበየነት አና አሳስ الاحسان التكافل والتراحم عند سو طرو سو لمبال وانا مسرتنا ميزانو ከሌላ ወገኑ ጋራ መግባባትና መደጋገፍ የሌላውን ችግር መካፈል ሲኖር ነው። ወተናስህ መመካከር ወተሳሙህ ስተት በሚፈጠር ጊዜ ደግሞ በይቅርታ መተላለፍ ወልአማና በታማኝነትና ወልአድ እንዲሁም ደግሞ የሌላውን መብት በማክበርና በመጠበቅ ላይ የተመሰረተ መሆኑን ተጠቁማለች። hatta yakun almujtama urati khal bunyan bizi malk ngidi yetegeneba hibratasab astamamanyna tankara indihon mamwalat yemigebachawun negoroch ullu bachir bachiru tegeltallech malatnu wamin alislah adakhili indegena degmo ya wustawi yihonawun aqwamna yizet kastakakalech bohala admaqwam bematfat indegena kalelochu worabet agerochna kalela amnet tekettawoch gara ያለውን ግንኙነት በምን መልኩ መመራት እንዳለበትም ተጠቁማለች ማለት ነው። እና እንግዲህ ሰው ሲባል በዚህ ምድር ላይ ሲኖር ወደ ደም ጠላም የተለያዩ ሌላ ህብረተሰቦች በጎረቤቱ መኖራቸው አይቀርምና ከነሳ ጥላት እንዲሆኑ ወይም ወዳጅ ወይም ደግሞ በርቅ በድርድር ወይም በመጠራጠር ደረጃ የሚኖሩ ህብረተሰቦች ቢኖሩ እንደዛን ሁሉ እንግዲህ መከተል የሚገባውን ፍርአትና ሲስተም ተመክራለችና ተነግራለች ማለት ነው። ثم وضعت بعض القواعد المعاملات الدولية كذلك بمكتل عند اگر كليلا اگر غارا جنيونت بميادرگبت گزي مسرتاوي يهونو نطبوچ دينون النا مبتون اسكبرو كليلوچ غار دمو بسلام لمنور انديچال متطبقنا مكبر يالباچون نغروچ تاسقمطالچ مالت وستتبع الامر بالجهاد حملة ضخمة على المنافقين عند اندي گزي دمو طلات كطورنت بستكر ليلا اماراچ بميطفابت گزي ዲኑንና መብቱን ለማስከበር ጦርነትም አስፈላጊ መሆኑን ስትተቁም እግር መንገዱ አንደግሞ ለነዚህ ለውጭ ጥላቶች በርከፋቸው ሆኑ ሙናፊቆች የሚባሉ በውስጥ ይገኛሉና በእነዛም ላይ ልዩ ጥንቃቄና እርምጃ እንዲወሰድ የመከረና ያስተማረበት በዚህ ሱራ ነው ማለት ነው። ፈውም ናቢተቱ ሱኢ ወጅርሱመቱ ሸሪ ሙናፊቆች በአካላቸው ተዛህር የሙስሊሞቹ አካል ሆነው እንደገና ለሌሎቹ አጠንቃኞችና ታማኞች በመሆን እስላምንና ሙስሊሞችን አደጋ ላይ የሚጥሉ እነሱ መሆናቸውን በመጠቆም ከውጭ ጥላት የበለጠ ትኩረት እንዲሰጣቸውና ልዩ ቁጥጥር እንዲደረግባቸው ይነገራል ማለት ነው። ከማነባት ኢላ ኸጠሪ አልኪታቢ እንዲሁም ደግሞ በተጓዳኝ አልኪታቦች ማለትም በተለይም የሁዶቹ በሙስሊሞችና በእስልምና ላይ በጣም አደገኛ መሆናቸውን ጠቁሞ ተገቢውን ሁሉ ጥንቃቄ እንዲያደርጉ ለሙስሊሞች ይመክራል ማለት ነው። ወመውቂፊሂም ሚን ረሱሊላሂል ኪራም እንዴ ተተራው እስላም ብቻ ሳይሆን ያአላህ ነብያቶች በአካል በነበሩበት ጊዜ እንኳን እነሱን ምን ያህል ይፈታተኗቸው እንደነበረ አታይቶ የነዛ የነብያት ተከታይ የሆኑት ሙስሊሞች ደግሞ ቢችሉ ከዚህ ምድር ለማጥፋት ወደ ኋላ እንደማይሉ ገልጾ ሙስሊሞችም የበኩላቸውን ጥንቃቄ እንዲያደርጉ ይመክራል ማለት ነው። ثم ختمت سورة الكريمة ببيان ضلالات النصارى في امر المسيح ወደመጨረሻ አካባቢ ደግሞ የክርስትና እምነት ተከታይነን የሚሉት ያላቸውን የእምነት መዛባትና መሳሳት አንስታ በነብዩላህ ኢሳ በኩል ያለውን የተዛባ አመለካከታቸውን እንዲያርሙና እንዲያስተካክሉ ታስጠነቅቃለች ማለት ነው። መጀመሪያ ሲመጡ ያው የሁዶቹ አንተ አባት ስለሌለ እንኳን ነብይ ልትሆን ቀርቶ ህጋዊ ሰው አይደለህም በማለት ክብራቸውን ዝቅ አድርገው ሲነቅፋቸውና ሲዘልፋቸው ቆዩ። በኋላ እንደገና የተወሰኑት አመን ብለው ከተቀበሏቸው በኋላ ደግሞ በማጋነን የሰው አባት ስለሌለው የጌታ ልጅ ነው ወደ ማለት ተሻገሩ። ከዛም ይባት ብለው እንዳውም ጌታ ራሱ ነው ከሰማይ ሰማያት ወርዶ ስጋ ለብሶ ተወልዶ በሚል አጓጉል ፈሊጥ ጌታ ነው ወደሚለው ገቡ ማለት ነው። እንደገና ደግሞ ሌሎቹ ሳሊስ ሰላተቲን ጌታ ማለት አንድ አካል ብቻ ሳይሆን አንድ የበላይ ኃይል የሆነው ያው በእነሱ አነጋገር እግዚአብሔር እንደሚሉት ማለት ነው እና ኢየሱስ እናቱ ወይም ደግሞ ገብርኤል መንፈስ ቅዱስ ተጣምረውና ተዳምረው ነው ጌታ የሚሆኑት የሚባል ነገር አለ ማለት ነው። ይሄ ሁሉ እንግዲህ በጭራሽ ተቀባይነት የሌለው በጣም ከነብያት ሁሉ አመለካከትና መርሆ የተጻረረና የተራራቀ መሆኑን መክሮ ይሄንን አይነት አስተሳሰብ እንዲያርሙና ሙስሊሞችም ደግሞ ይሄን ነገር ጠንክረው እንዲታገሉት ያስተማረበት ቦታ ነው ማለት ነው። እና በሌላ በኩል እንግዲህ ጌታ ነው ብለው ሲያበቃ ዙረው እንደገና ጥላት ገደለው ተቀለው ብለው ያወራሉ የተጋጨ ነገር ማለት ነው። ጌታ የሆነ ነገር እንኳን ራሱ ሊተካ ሌሎችን ሁሉ የሚጠብቅ ኃያል መሆኑ ቀርቶ እንደገና በጥላት ተይዞ ተሰቅሎ ከሶስት ቀናት በኋላ መልሶ ሞትን አሸንፎ ተነስቶ የሚባል ሁሉ እንግዲህ በጣም አሳፋሪ የሆነ እንቆቅልሽ ነው የሚወራው ማለት ነው። ይሄ በምንም አይነት ሊሆን አይችልም ነው የሚለው አላህ ሱብሃነሁ ወተዓላ። አልሆነምም ደግሞ ያው ነብዩላህ ኢሳ መጀመሪያም ያላባት ቢወለዱ አላህ ችሎታውና ጥበቡን ለማሳየት አደምን ያላባት ያለናት እንደፈጠራቸው ከዛ በኋላ ደግሞ ተተላላቆቹ ነብያቶች እንደነበሩና ወደ ሰማይ ደግሞ ያረጉበት ምክንያት ጥላቶቻቸው ሊያጠቁ ሲመጡ አላህ ሱብሃነሁ ወተዓላ በፍቃዱ ወደ ሰማይ ወስዶ እንዳመልጡ እንዳደረጋቸውና አኺረት ዘማን ደግሞ ይህች ዓለም ወደ ፍጻሜ ስትቃረብ እንደገና በአካል ወርደው በዚህ ምድር ላይ የተወሰነ ጊዜ እንደገና እስላማዊ አመራር የሚሰጡ መሆናቸውን ነው እስልምና የሚቀበለውና የሚያምነው ማለት ነው። ከዚህ አልፎ ተርፎ ግን የጌታ ልጅ ነው ጌታ ነው ወይም የጌታ አባል ነው የሚባለው ሁሉ በምንም አይነት እሱም ራሱ በአካል በዚህ ምድር ላይ በነበረበት ጊዜ ያልሰማው ያላወቀው ያላየው ነገር ነው። እሱ እኔ ጌታዬ ነው የፈጠረኝ ሁላችሁም ከኔ ጋር ሆናችሁ ጌታችንን እንገዛ እያለ ነው እንጂ ያስተማረው ጌታ ነኝ ወይም የጌታ ልጅ ነኝ ያለበት ጊዜ የለም ማለት ነው። እና ወላ ተቁሉ ሰላሰቱን እንተው ጌቶች ሶስት ናቸው ከሶስት ነገር የተጣመሩ ናቸው የሚባለው ከንቱ አባባል በጣም አደገኛና መዘዘኛ ነውና ይሄንን ብትተው ይሻላችኋል አለበለዚያ የሚያስከትልባችሁ መከራ በጣም ከባድ እንደሚሆን ነው በማለት ያስተነግቃል ማለት ነው። يا ايها الناس اتقوا ربكم الذي خلقكم من نفس واحده ان انت سوچ ہوئی الى الله سبحانه وتعالى እንግዲህ ሰው የተባለውን ነጭንም ጥቁሩንም ቀዩንም ምዕራባዊ ምስራቃዊ ደቡባዊ ሰሚናዊ የተባለውን በሙሉ የሰው ዘር ያካትታል ይሄ አጠራረ ማለት ነው። እና የሰው ልጆች ሆይ ሁላችሁም ያገኛችሁና የፈጠራችሁ የሆነውን ጌታችሁን አንድ አላህን ፍሩና ተጠንቀቁ ይላል። እና ይህ ጌታ የፈጠራችሁ ምን ነፍስን واحده ካንዲት ነፍስ ነው። የሰው ልጅ ዛሬ በመልክ በቀለም በመልካ ምድርና በተለያዩ በባህል በእምነት ቢለያይም ወደ መሰረቱ ሲመለስ ሁሉም ያንዲ ሰው ዘር ነው የነብዩላህ አደም ዘር ማለት ነው። ታዲያ ካንድ አባት የተወለዱ ልጆች እንደዚህ መራራቅና ብዙ የመለያየት አያስፈልጋችሁም ሁላችሁንም የሚያስተባብራችሁና የሚያስታርቃችሁ የጋራ ጌታችሁን ማወቃችሁና መፍራታችሁ ነውና ጌታችሁን ኻሊቃችሁን ፍሩና አክብሩ ባላችሁ ይላል። እና እንግዲህ ካንዲት ነፍስ የሚባለው የመጀመሪያው ሰው አደም አላህ Subhanahu Wa Ta'ala በፍቃዱ አፈሩን ውሃ ጨምሮ አብክቶ ለብዙ ጊዜ ዘፍቶ ካቆየ በኋላ ያንን ጭቃ ቅርጽ ሰጥቶ ባሁኑ በመናየው መልክ የሰውን ቅርጽ ታስያዘው በኋላ ራሱ በፍቃዱ ህይወት ወይም ነፍስ የምትባል ነገር ዘራበትና እንደገና የሚንቀሳቀስ የሚያስብ የሚራመድ አደረገው ማለት ነው። ከዛ በኋላ እንደገና ከራሱ ጎን አንዲት አጥንትን በማውጣት ባለቤቱን ሐዋን ደሞ አዘጋጀላቸውና ሁለታቸው ተጣምረው እርባታቸውን በመከተል ይኸው ዛሬ በአለም ዙሪያ የሚገኙትን የሰው ልጆች ሁሉ ሊያፈሩ ቻሉ ማለት ነው። ታዲያ እንዲህ አይነቱ እንግዲህ ጌታ ካንዲ ግለሰብ ታፈር አንስቶ ለዚህ ያበቃ ጌታ ምን ያህል እንግዲህ ኃያልና ጥበበኛ መሆኑን ያመለክታል በስራው ውጤቱ። እና እንዲህ አይነቱን ጌታ ደግሞ መፍራትና ማክበር ይጠበቅባቸዋል ማለት ነው። ወከለቀ ሚንሃ ዘውጃሃ ያችን አንድ ነፍስ መጀመሪያ ከአፈር ከፈጠራት በኋላ እንደገና ደግሞ ከራሷ ጎዲን የተወሰነ አካል ክፍሏን ቀንሶ አጣማጇ ወይም ባለቤቷ የምትሆነውን ሐዋን ፈጠረላትና አዘጋጀላት። ወበሰ ሚንሁማ ሪጃለን ከቲራ ከሁለቱ ግለሰቦች መካከል ያበባልና በሚተጣመሩ በኋላ ብዙ ወንዶችንና ወኒሳአን እንዲሁም ብዙ ሴቶችን እንዲባዙና እንዲራቡ አደረገ። ያው በመሬት ዙሪያ እንዲሰራጩ ማለት ነው። ወተቁላህ እና ይሄነቱን ጌታችሁን አላህ Subhanahu Wa Ta'ala ብቸኛ አምላካችን ነው ብላችሁ ፍሩት። አለዚ ተሳአሉነ ቢሂ ችግር በሚያጋጥማችሁ ጊዜ ሰውን የምትለምኑና የምትማጸኑበት የሆነውን ጌታ በሌላውን ጊዜ ፍሩትና አክብሩት ብላችሁ ይላል። ሰው እንግዲህ አንድ ነገር ሰው ሊያስቸግር ወይም ሊለምን በሚሻ ጊዜ ለአላህ ብለ ይላል። አላህን የማያውቀውና የማይፈራው ሰው ለጉዳዩ ማውጫና ማብሰያ ያደርገዋል ማለት ነው። በተለይ ተጠያቂው አላህን የሚፈራ ሰው ከሆነ በአላህ ይጃለው እንዲያጣድርግ ወይም ለአላህ ብለ እንዲያድርግልኝ ይያለ ይማጸንበታል። የዛ ጊዜ ያአላህ ስም ተጠራ ብሎ ያኛውም የተባለውን ነገር ያደርጋል ወይም መጥፎ ሊተነዝር እንደሆነ ይቆጠባል ማለት ነው። እኔን መፍራትና ማክበር ያለባችሁ ችግር ሲያጋጥማችሁ ወይም ፍላጎት ሲኖራችሁ በመለመኛነት ብቻ አይደለም፣ በሌላውም ጊዜ ያዘዝኳችሁን በመስራት የከለከልኳችሁን በመከልከልና የመከርኳችሁን በመቀበልም ልትፈሩኝና ልታከብሩኝ ይገባልና እኔን ጌታችሁን ፍሩኝ በላቸው ይላል። ወልአርሃም እንዲሁም ደግሞ ዝምድናን አክብሩ ወይም ዝምድናን ከመቁረጥ ተጠንቀቁ። ዝምድናን አላህ Subhanahu Wa Ta'ala እንግዲህ በሰው ልጆች መካከል ያለውን የዝምድና ሀረግና ግንኙነት የተከበረ አድርጎታልና እናንተ ዝምድናን እንዳትዳፈሩና እንዳትቆርጡ ተጠንቀቁ ይላል። እና አላህ ጋራ አጣመረው ዝምድናን ማለት ነው። በሐዲስ እንደተባለው አላህ Subhanahu Wa Ta'ala ሩህን ወይም ሰውን ፈጥሮ ካበቃ በኋላ ዝምድና የምትባለው ነገር ልክ አካል እንዳላት እንደ ሰው ሆና ብቻዋን ተነሳችና ያ ረቢ ሀዛ መቃሙ ለአኢዲ ቢከ ሚናን ወቅቶ አለች ይባላል። እና እኔ አንድ የምለምንህ ነገር አለ፣ ሰዎች እኔን ይዳፈሩኛልና ይቆራርጡኛል ብዬ እፈራለሁኝና እኔን ሰዎች እንዳይቆርጡኝና እንዳያደፋርሱኝ አንድ መተማመኛ ስጠኝ ብላ ጠየቀችው ይባላል። ይህ ጊዜ ምን አለ? አቅጧው መንቀጦ አኪ ወአሲሉ መንወሰለኪ አላት ይባላል። እንግዲህ አንቺ በጠየቅሽው መሰረት አንቺን የቆረጠ ሁሉ ከራህመቴ ቆርጠዋለሁ፣ አንቺን ያከበረና የቀጠለ ሁሉ በራህመቴ የቀጥለዋለሁኝ በማለት መብት ሰጥቷታል ይላል። ስለዚህ እንግዲህ የዝምድና የሚባል ነገር በብዙ ግደለሾች የሚረገጥና የሚናቅ ነገር መሆኑን ስላወቀ እተቁላህ አለው ጋራ ራሱ ጋራ አጣምሮ እኔን ጌታችሁን ፍሩ እንዲሁም ዝምድናን አክብሩና እሱን ከማፍረስና ከማደፍረስ ተጠንቀቁ አለ ማለት ነው። ان الله كان عليكم رقيبا الله سبحانه وتعالى በእናንተ ላይ የቅርብ ተቆጣጣሪ ነውና እናንተ ባታውት እንኳን እሱ የምታስቡትንም ሆነ የምትናገሩትን የምትንቀሳቀሱትን በኸይሩም ሆነ በሸሩ በቅርብ የሚቆጣጣራችሁና የሚታዘባችሁ መሆኑን አውቃችሁ ጌታችሁን አላህን ፍሩና ተጠንቀቁ። አክብሩ ያላችሁንም ዝምድና አክብሩ እንጂ እንዳታቋርጡና እንዳታደፋርሱ ይላል ማለት ነው። ዋአቱ ለየታማ አምዋለሁም እንዶም ደግሞ የቲሞችን ማለትም ገና በህፃንነት እድሜ ላይ እያሉ አባቶቻቸው በሞት የተለዩአቸው እንደሐደግ ልጆች ገንዘቦቻቸውን ስጧቸው። እናንተ ወኪል ነን ይያላችሁ ገንዘቦቻቸውን ከተረከባችሁ በኋላ እንዳትበዘብዙአቸውና እንዳዘርፏቸው በታማኝነት ባላችሁ ወካላ ገንዘባችሁን ጠብቃችሁ አስረክቧቸው መረከቢያው ሲደርስ ማለት ነው። ولا تتبدلوا الخبيث بالطيب يتيموچن ገንዘብ ንጹ የሆነውን በእናንተ በርካሹና በውዳቂው አትቀይሩባቸው ይላል። እንግዲህ መጀመሪያ እኔ የየቲሙ ወኪል ነኝ ዘመድ ነኝ ብሎ ንብረቱንና ልጁን ከተረከበ በኋላ በመጨረሻ ገንዘቡን ይቀላቀላል። ያው በተሰባ አይደለንም እንደ አንድ አይደለም እንደ ይልና እህልም ይሆን እንደው ጥሬ ገንዘብም ይሆን እንደው ሸቀጥም ይሆን እንደው ይቀላቀልና ከዛ በኋላ ጥሩ ጥሩ የቲሙን ንብረት ወደሱ እያደረገ መጥፎ መጥፎውን ወደ የቲሙ ያደርግለታል ማለት ነው። ቀስ በቀስ ያው ውዳቂውን ይዞ እሱ እንዲከስር ለማድረግ ማለት ነው። እና መጀመሪያ ያንኑ የተረከባችሁትን መልካሙን ጠብቃችሁ መያዝና ማስረከም መቻል አለባችሁ እንጂ ከላቅላችሁት ያበቃ ጥሩ ጥሩዋን በእጃዙር ወደ እናንተ መጥፎ መጥፎውን ወደ እነሱ ማድረግ አይጠበቅባችሁም። ወላ ተእኩሉ አምዋለሁም ኢላ አምዋሊኩም የነሱን ገንዘብ ወደ እናንተ ገንዘብ በመደብለቅና በመቀላቀልም በማምታታት አትብሉባቸው። በቀጥታ ገንዘቡን በላበት እንዳይባል መጀመሪያ በተሰብነን አንድ አካልነን እንደብልቀው ይልና አሳምኖ ይጨምረዋል። ከጨመረው በኋላ ትንሽ ጊዜ አብረው ከቆዩ በኋላ እንግዲህ ያንተ ገንዘብ ሂሳብን ጨርሰሃል ካሁን በኋላ ወደ ሌላ ቦታ ብትሄድ ይሻላል ብሎ ያሰናብተዋል ማለት ነው። ገንዘቡን ተዘረፈው በኋላ እንዴ ያደረጋችሁ በጃዙርም አትበዝዟቸው በቀጥታ መብላት እንደማይገባችሁ ሁሉ ኢነሁ ካነ ሁበን ከቢራ የቲሞችን እንደዚህ በማጣለል መጥፎውን ወደነሱ መልካሙን ወደናንተ በማዛመት ወይም ደግሞ በመቀላቀልና በመስረቅ የምታረጉት ደባና ተንኮል ሁሉ በአላህ ዘንዳ በጣም አይከብዱ የከበደ ኩነኔ ነውና ይሄንን አውቃችሁ ተጠንቀቁ ይላል። እና ይህች ሱራ እንግዲህ የተለያዩ ደንቦችንና መመሪያዎችን ድንጋጌዎችን ያካተተችናት እንደተባለው በመግቢያው ከወዲሁ ጀመረች ማለት ነው። መጀመሪያ የሁሉንም ጌታና ባለቤት የሆነው አላህ እንዲፈሩ ከዛም ቀጥለው ዝምድናን እንዲያከብሩ ቀጥሎ ደግሞ የቲሞችን ጉዳይ መብታቸውን አውቀው እንዲጠብቁና እንዲያከብሩላቸው በመምከር በእነዚሁ በሁለቱ አንቀጾች ብዙ ቁም ነገሮችን ተነገገ ከወዲሁ ማለት ነው። وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا وآتوا النساء صدقاتهن نحلة فإن طبن لكم عن شيء منه نفسا فكلوه هنيئا مريئا ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقهم فيها واكسوهم وقولوا لهم قولا معروفا وإن خفتم ما لا تبسطوا في اليتامى يهدد بهنو سيتوچ مبتاچون يما تطبقونا فتهن يما تاكبرو مهوناچون كفراچونا كسغاچو هلا فانكحوا ما طاب لكم من النساء انسون تواچونا ከሌሎቹ ሴቶች ደስ ያላችሁን አግቡ መስና ብትፈልጉ ሁለት ሁለት ወቱላት ከፈለጋችሁም ሶስት ሶስት ወሩባ ካሰኛችሁም አራት አቅማችሁ እስከፈቀደ ድረስ ከሌሎቹ ሴቶች ማግባት ትችላላችሁ ይላል። ይሄን ያለበት ምክንያቱ እንግዲህ በጃይልያ ጊዜ ሴቶችን በጣም ይበድሏቸውና ይጨቁኗቸው ነበር እና መጀመሪያ እንግዲህ አባቷ በሚሞትባት ጊዜ እኔ የቅርብ ተጠሪ ነኝ ወኪል ነኝ ወይም ዘመር ነኝ ይልና ሴቷ ልጅ እስከ ንብረቷ ይረከባል ማለት ነው። ተረክቦ ትንሽ እንግዲህ ካደገችና ለትዳር ተደረሰች በኋላ ያ በጇ የሚገኘው ንብረት ይዛ ወደ ባዕድ ቤት እንዲያሰድበት ትዳር መስረታ የሚያስቀርበትን መንገድ ይተልማል ከወዲሁ ማለት ነው። እና ምንድነው ልጅቷ መልከቀና ከሆነች ጸባዋም ሁኔታዋም እሱ የሚፈልጋት ሆና ከተገኘች እሷንም ንብረቷንም እዛው ለማስቀረት ይሻል ማለት ነው። እሷም አትፈልግ ከሆነ ደግሞ ገንዘቡን የሚያስቀርበትና እሷን ደግሞ በሌላ መልኩ የሚሸጥበትን መንገድ ያመቻቻል ማለት ነው። እና ምንድነው እንግዲህ ለማግባት የሚፈልጋት የሆነ እንደሆነ ያው በባህላቸው ያጎት ልጅ ያክስት ልጅ ያገቡ ነበርና መጀመሪያ ወልጇን የነኝ ወኪል ነኝ በማለት ይረከባል። እስተገንዘቧ ለትዳር በምትደርስበት ጊዜ እሱ በእድሜ የገፋ ሽማግሌ ቢሆንም እንኳን እንግዲህ እኔ አባቱኝ አንከባክም ቢሄ ለቁም ነገር አድርሽሻለሁኝና ካሁን በኋላ እኛን ትተሽ ወደ ውጭ መሄድ ትፈልጊያለሽ እንዴ? ያው በተሰብነን ለመከራውም ለደስታውም እዙ ብንደጋገፍ ይሻላል እዙውን የላግባሽና አብረን እንቀጥል ይላታል። ሌላ ሴቶችን ቢኖሩት እሷን እንግዲህ አሳልፎ ላለመስጠት ነው ማለት ነው። ይህ ጊዜ እሷ ደግሞ ያው አረቦቹ ብዙ ጊዜ አይናፋርነት ያጠቃቸዋል ሴቶቹ በተለይ እንደዛ ወኪል ሆኖ ያሳደጋትን ሰውዬ እኔ አንተን አልፈልግህም ብላ ረግጣ መሄዱ ደግሞ ያስነውራታልና በህብረተሰቡ መካከል እየከበዳት ደስ ሳይላት እያቅማማች እሺ ትላለች ማለት ነው። የዛ ጊዜ እንግዲህ የሰባ የሰማንያ ዓመት ሽማግሌ እንኳ ቢሆን ይችን ገና ኮረዳ የሆነች ልጅ እዛ ያስቀራታል እስከ ንብረቷ ማለት ነው። አግብቶ ደግሞ እንደ ማንኛውም ባለትዳር መብት ቢሰጣት ምንም አልነበረም። ታገባ በኋላ ያው ከንብረቷ እንዳያመልጠው ብቻ ነው እሷን የሚያስቀረው። ከዛ በኋላ ሌሎች ሴቶች ካሉት እነዛን እያንከባከበ ይችን እንደገልቶ አድርጎ እንዲሁ ዝም ብሎ አስተናክሎ ይጥላታል ማለት ነው። ወይም ደግሞ ከፈለገ ገንዘቧን ታጠፋ በኋላ ያባረራታል። እንዲህ ያደርጉ ነበር። መህር ደግሞ ያው በዛ መልክ ለማግባት በሚስማሙበት ጊዜ መህር ደግሞ ተኔ ጠይቂያለሽ እንዴ? ያው የኔ ንብረት ምን ግዜት ንብረትሽ አይደለም ያንቺ የኔ ነው የኔ አንቺ ነው በማለት በማምታታት መህር እንኳን እንዳታስከፍለው ያደርግ ነበር ማለት ነው። እና ሰው ጉድለኛል እንደባክኑ ያሰደገ ሰውዬ አሁን እንደገና ለመጋባት ይፈልጉ እንደ ባዕድ አስከፈለችው እባላለሁ ስትል መረንም እንግዲህ ሳታስከፈል ዝም ብላ በነጻ ትገባለች ማለት ነው። የዛ አይነት እንግዲህ ድርብርብ በደል ይፈጽሙባቸው ስለነበረ ምን አለ አላህ መጀመሪያ እነዚህን ያሳደጋቸዋቸው ልጆች እናንተው አግብታችሁ ለማስቀረት ከፈለጋችሁ ወነት ከልብ ሁላችሁም ተስማምታችሁ እሷን ፈልጋ ከሆነ አይከለከልም ይቻላል ማለት ነው። የዝምድናው ደረጃ ለጋብቻ እስከደረሰ ድረስ ግን ስታገቡ የውጭ ባል ሊያደርግላት የሚችለውን ነገር ሁሉ ማድረግ አለባችሁ እና በመሩን በኩል ያው መሩን መጣያን ካለ መጣያውን ለወደፊትም ደግሞ ለትዳር የሚያስፈልጋትን ነገር ሁሉ አሟልታችሁና አስተካክላችሁ ነው ማግባት ያለባችሁ። የነን ለሷ የሚያስፈልገውን ነገር ሁሉ የማታሟሉና ማታስተካክሉ ከሆነአችሁ ግን ግድስዋን አግቡ ብሎ ያስገድዳችሁ የለምና እሷን ትታችሁ የውጭ ሴቶችን ሴት ሞልቷልና ብትፈልጉ ሁለቱን ሶስት ሶስቱንም አራት አራቱንም ማግባት ትችላላችሁ ወኪል ነኝ ዘመድ ነኝ ይያላችሁ እንደገና የቲማን ከማስለቀስ ትታችሁ አሷም ድሏን ከውጭ ብትጠብቅ እናንተም ደግሞ የፈለጋችሁትን መብት የሚያስከብሩ ወገን ያላችሁን ብታገቡ ይሻላል በማለት መከራቸው ማለት ነው። እና ከዛ ጀምሮ እንግዲህ እስላማዊ አመራር ሴት ልጅ ያለ ፈቃዷ ተገዳ እንዲያትዳር ለማንም ተደነገገ ማለት ነው። ከዚያም በኋላ ደግሞ ከተገባችም በኋላ እሷ መብቷ እስካልተከበረላት ድረስ የመጠየቅ ስልጣን ተሰጣትና መብት የተደፍሯል ተረግጧል ብላ በጠየቀችበት ጊዜ በተደነገገው ቁርአናዊ ህግ መሰረት ዳኝነት የሚሰጥ መሆኑ ተረጋገጠ ማለት ነው። እና እዚህ ላይ እንግዲህ እግር መንገዱን ነው አንድ ሰው አቅሙ የቻለ እንደሆነ 2 3 4 ድረስ ማግባት እንደሚችል የጠቆመው ማለት ነው እንጂ ማግባት ግዴታ ነው ወይም እስላማዊ ቋሚ መመሪያ ነው ለማለት አይደለም። መጀመሪያ ለማግባት ፍላጎት ካለው ደግሞ ታገባ በኋላ ማስተዳደር ለሚችልና የሚያገባቸው ሴቶች ደግሞ ይሄንን በጋራ ለመቀመጥ ፍቃደኛ የሚሆኑ ከሆነ እስከ 4 ድረስ ማግባት ይችላል አንድ ሙስሊም ግለሰብ ነው የሚለው ማለት ነው። ይህን ጉዳይ በሚመለከት ጸረ እስላም የሆኑ ኃይሎች እስልምና የሴቶችን መብት እንደደፈረና ለወንዶች ለየት ያለ የበላይነት እንደሰጠ እያደረጉ ያምታታሉ የእስልምናን ገጽታ አዛብተው ለማሳየት ማለት ነው። በእውነቱ ከሆነ ጠለቅ ብሎ ከታየ ግን ይሄ ድንጋጌ ለሙስሊሞች ብቻ ሳይሆን ለዓለም ህብረተሰብ ችግር መፍትሄ ነበረ ማለት ነው። ምክንያቱም በተጨባጭ እንደሚታየውና እንደሚታወቀው የሴቶች ቁጥር በአለም ዙሪያ ሁልጊዜም ብልጫ አለው ወንድና የሴት ቁጥር እኩል አይደለም ማለት ነው። በአወላለድም ብዙ ጊዜ ሴቶች ናቸው በልተው የሚወለዱት እንደገና ደግሞ በማደግ ደረጃም ሴቶች ናቸው በልተው የሚያርጉት ወንዶች ብዙ ጊዜ ሞት ያጠቃቸዋል እንደገና ደግሞ ጦርነት ምናምን በሚሆን ጊዜ ብዙ ጊዜ ወንዶች የጦርነት ሰለባ በመሆን ሴቶች ቁጥራቸው እየበዛና እየሰፋ ሲሄድ የወንዶች ደግሞ እየጠበበ ነው የሚሄደው ማለት ነው። ከዚህ አኳያ እንግዲህ ሁሉም ሴቶች ትዳር የማግኘት እናት የመሆን መብት ስላላቸው የወንዶች ቁጥር ለሁላቸውም የማያዳርስ ከሆነ ይህን አይነት ችግር በምን ይፈታ ቢባል ማንም ሊፈታው የሚችል ነገር አይደለም ማለት ነው። ያለው አማራጭ ሁለት ብቻ ነው። አንዱ እስላማዊውና የማያዳግመው ይሄ ሲሆን ሌላኛው ደግሞ በምዕራባዊ ዓለም ዛሬ እንደ መፍቲ አድርገው የያዙት ነው እሱ የሰይጣን መንገድ ነው ማለት ነው። ምንድነው በምዕራቡ ዓለም ለምሳሌ እምነታችን ክርስቲያን ነው ስለሚሉ አንድ ወንድ ብዙ ማግባት አይፈቀድለትም ይሉና በትዳር ደረጃ አንዷን ብቻ ነው በህግ ታውቆ እንዲኖር የሚያደርጉት። ዳሩ ግን ማግባታቸው አይቀርም በህግ ጋብቻ አይባልም እንጂ በመቶ የሚቆጠሩ ቅምጦች አቅሙ ከፈቀደ በተለያየ ቦታ በድብቅ እያስቀመጠ ያስወልዳቸዋል ማለት ነው። እና እነዚያ እንግዲህ ሁሉ በሙሉ የሚወልዱት ልጆች ዲቃላ እሷም እንዲሁ ዝም ብላ ፍቅረኛ እየተባለች ክብር ሳይኖራት ትዳር አላሳትባል የገሊት ቅምጥና ፍቅረኛ በመባል ነው የሚኖረው ማለት ነው። ከዛ የተረፉት ደግሞ በቀጥታ ያው በሽርሙጥና ዓለም ተሰማርተው ከእንሰሳ በባሰና ባስከፋ መልኩ የማንም ልክ እንደ ጎዳና ሽንት ቤት የተላላፊ ሁሉ ማረፊያ ሆነው ነው የሚታዩት ማለት ነው ሰለተን በሚሉት ሀገሮች። ከዛ ማርፈው በአሁኑ ጊዜ እንዳውም እንሰሳ ጋር እስከመገናኘት ድረስ ተሄዷል ማለት ነው። ይሄ እየዋለ እያደረ ነውር መሆኑ ቀርቶ በእነሱ አመለካከት እንደ ባህል እንዳውም እንደ ስልጣኔ ታይቶ በአሁኑ ጊዜ አንድ ሴት ልጅ እናቷ አባቷ እያዩ በፊቷ ወዳጇ ወይም ጓደኛዋ መጥቶ በሚወስያት ጊዜ እንዳውም ደስተኛ ይሆናሉ። እነዛ የሚወስያት ጓደኛ ፍቅረኛ ከለላት የገሌ ልጅ የተናቀችና የተጠላች ናት እየተባለ የምትኮነንበት ደረጃ ላይ ተደርሷል ማለት ነው። እስልምና ግን ይህን ዝሙትና ብልግና የሚባል ነገር ሊፈቅድ ስለማይፈልግ የወሰደው አማራጭ ሁሉም ሴቶች ትዳር የመመስረትና የቤት ባለቤት የመሆን መብት እስካላቸው ድረስ ያሉትን ወንዶች መጠቀም መቻል አለባቸው የሚል ህግ ነው የዘረጋው ማለት ነው። ባይሆን በሁላቸውም ስምምነት አንዷ ያው ተገዳ አይደለም የምታደርገው እሷ ትዳር ፈልጋለሁኝ እስካለች ድረስ የወንዶቹ ቁጥር የሚበቃ ካልሆነ ወይም የሞ ያሉት ወንዶችም ቁጥራቸው ማነሱ ብቻ ሳይሆን ትዳር ለመመስረት አቅማቸው የማይፈቅድላቸው የማያስተዳድሩ ከሆኑ በግድ አግባ የሚለው ሰው የለም ማለት ነው። ታዲያ ምንድነው የሚሆነው? አቅም ያለውንና የሚፈልገውን ሰውዬ ብዙ ሴቶችን እንዲረዳ ማድረግ ነው ማለት ነው። እና አንተ አቅሙ ካለ ፍላጎት ካለ ሴቶችም ደግሞ እንደዚሁ ሁለት ሶስት ሆነው ለመቀመጥ የሚፈልጉ እስካሉ ድረስ አንተ ባለ አቅም የህብረተሰቡን ችግር ለማቃለል ሁለት ሶስት ሴቶችን አግብተህ አስተዳድር ብሎ መብት ሰጠው ማለት ነው ዲኑ። በዚህ መልክ እንግዲህ እነሱም ተከብረው ልጆቹም የሚወለዱት ህጋዊ ሆነው ከችግርም ድነው ዋቢ ወኪል ሳያጡ በትዳር ሁላቸውም ተዋውቀው በግልጽ ያው እንደ እህታማች ሆነው ተመካክረውና ተባብረው እንዲኖሩ ማንኛውም ሙስሊም የሆነው ሰው ወንድም ቢሆን ሴት ለራስ የወደድከው ለሌላ ውደድ በሚለው መርሆ ሴቶችም ሙእሚኖች እስከሆኑ ድረስ ለሷ የወደደችውን ትዳር ለሌላ እህቷን በመውደድና በመፍቀድ እንዲተባበሩና እንዲፋቀሩ አብረው እንዲኖሩ ነው የሚመክረው ማለት ነው እንጂ ወንዱንም ባትፈልግም በግድ ማግባት አለብህ ብሎ ያስገደደበት ሁኔታ የለም። ሴቷንም ደግሞ የሁለት የሶስት መቀመጥ አለብሽ አይላትም። ሁላቸውም ፍላጎቱና አቅሙ ካለ ማድረግ የሚችሉ መሆናቸውንና ማህበራዊ ችግራቸውን በዚህ ማቃለልና መፍታት የሚገባቸው መሆኑን ነው የሚመክረው። ታዲያ ይህ ከሆነ እንዳውም ቢያውቁ ኑሮ በአሁኑ ጊዜ በዓለም ዙሪያ ሰልጥነናል የሚሉት ሁሉ የእነሱንም ችግር ጭምር በህጋዊ መልኩ የሚፈታላቸው አማራጭ ነው እንጂ እንዳውም ሊነወር የሚገባ አልነበረም ማለት ነው። በዚህ መልክ ጋብቻው ደግሞ ሁለትና ሶስት ሴቶች በአንድ ተጨምረውና ተደምረው በሚገኙበት ጊዜ ሰውየው የሁላቸውንም መብት በሚዛናዊ መልኩ ለአንዷ ብልጫና ቅድሚያ ሳይሰጥ በትክክል እንዲያስተዳድር ነው ደግሞ የሚያዘው ማለት ነው። አለበለዚያ እንደው በስሙ ብቻ አሰባስቦ አንዷን የፈለጋትን እያንከባከበ ሌላዋን ዝም ብሎ ውድቅ ማድረግ የሆነ እንደሆነ የማይፈቀድ መሆኑን በማስመልከት ምን ይላል? فإن خفتم ما لا تعدلوا الذين ሁለት እና ሶስት ሴቶች በመታገቡበት ጊዜ ለሁላችሁም የሚገባቸውን መብት ማታስተካክሉ መሆናችሁን ከፈራችሁ ተዋህደተን ሁለት ሶስት ማድረጉን ተውና አንዷ ብቻ ተወሰኑ። ምክንያቱም ገንዘብ ቢኖር ፍላጎትም ቢኖር ሰውየው ግን በአርሎ ነው ማስተዳደራቸው እኩል አላረግም ካለ በአርሎ ማስተዳደር ስለማይፈቀድ ያ 2 3 4 የሚለው አማራጭ ቀርና ወደ አንድ መመለስ ግድ ይሆንበታል ነው የሚለው። አው ማመለከት አይማኑኩም አንዷንም ደግሞ የሚስት መብት ሰጥቶ ለማስተዳደር የማይቻል ከሆነ እጃችሁ የመለኳቸው ማለትም በንብረት ደረጃ የያዛችኋቸው አገልጋዮቻችሁ ልትሆን በሷ ላይ ልትወሰኑ ትችላላችሁ ይላል። እንግዲህ ወትሮ በጦርነት በጂሃድ በመርኮ የሚያመጧቸውን ሴቶች ባገልጋይነት ባሪያ ያደረጉ ይሰይሟቸው ነበር። እና ለትዳር እንግዲህ የቤትም መቤቷን የሚገባትን መብት ሰጥተ ለማስተዳደር ማትችል ከሆንክ በመርኮ ያመጣሃትን አገልጋይን ብቻ ይዘህ መወሰንም ሊኖርብህ ይችላል ማለት ነው። እንግዲህ እስልምና የሴት መብት አያከብርም የሚባለው የት ላይ ነው? አንዷን ሴት እንኳን በትዳር ለማስተዳደር ማይችል ከሆነ አምጥቶት ያበቃ በችግር ይቁላትና ያስቸግራታል አለም። እሷን ማግባቷን ተውና አገልጋይ ወይም ሰራተኛ ካለችህ በሷ ብቻ ተወሰን ነው የሚለው። እዚህ ላይ ደግሞ አገልጋይ ወይም ሰራተኛ በምንልበት ጊዜ በአሁኑ ጊዜ እንደሚደረገው በገንዘብ የተቀጠሩ ማለት አይደለም። በገንዘብ የተቀጠረች ከሆነች መገናኘት አይፈቀድለትም። ያቺ ያው በጦር ሜዳ የተማረከች ወይም በንጹህ ገንዘቡ የገዛት ንብረቱ የሆነችው ነው እንደዚህ ብሎ የሚፈቅደው ማለት ነው። ይችኛዋ በደሞዝ የምትቀጠር የሆነች እንደሆነ እሷ ያው ኒካህ አስሮ ካልሆነ በስተቀር እንዲሁ የኔ ሰራተኛ ናትና በማለት መገናኘት አይፈቀድለትም። ያው እንደሌላው ዝሙት ነው ማለት ነው። ذلك أدنى ألا تعولوا إنا بزوسية وجننجدي كل هذا رقاتشو مبتاكشو ونأكبراتشو ونأتبكاتشو لما نور أما تجلوك وانا بان بسيط موتا السؤال امتال تالاتشو جاكمو باقل قاي بيتشا مبكاكات إنا انتا ليل وجن سواج اندات تبدلونا مبتاكشو اندات تاقواتلو بطام امياك أرباتشونا لزا امياك سلاتشو هكاد يهنا هوينا ሰው እንግዲህ ሚያሌላ መብት ማያከብር ከሆነ ተከታው ምንድነው የሚሆነው? መዘለም መበደል ነው። እና ሰውን እንዲያትበድሉ አሁን በነገርኳችሁ አማራጮች ነው መሄድ ያለባችሁ ይላል። ዋቱ النሳ ሶዱቃቲህነኒ ሀለተን ሴቶችን ደግሞ በተናቀለም ሆነ ወይም በሁለት በሶስት በመታገቡ ግዚያ ማራቸውን መጣያቸውን ስጧቸው ደስተኞች ናቸው ይላል። ማር እንግዲህ አላህ Subhanahu Wa Ta'ala መብት አድርጎላቸዋልና ለነሱ መፈለግና የመከበር ምልክት ስለሆነ ሰውየው ትዳር የሚፈልግ ሴትዮዋን የሚሻት መሆኑን ለመግለጥ ነው መህር ክፍል የተባለው እንጂ የመግዣ ገንዘብ ወይም ደግሞ ደመወዝ አይደለም። ስለዚህ ክርክር ውጣውረድ ሳያስፈልግ አቅማችሁ በፈቀደው መልክ ተመካክራችሁ የምትጠየቁትን መህር ደስተኛ ሆናችሁ ስጡ ያለቀታችሁና ያንቆጫቆጫችሁ ሳይሆን ማለት ነው። ከልቡ ነው ወደፊት ያው ትዳር ሊመሰርት ስለሆነ የአመሩን ደስ ብሎት መጣቲን ወረበታል ማለት ነው። አላህ የደነገገው መሆኑን አምኑ። ፈእንቲ ቢናለኩም አን ሸይ ምን ሁነፍን ፈኩሉ ሃኒ አመሪአ ና ያ የተጠየቃችሁትን መር ለመስጠት ከተስማማችሁ ወይም ካስረከባችሁ በኋላ ሴቶች ደግሞ በበኩላቸው ማንንም ሳይገፋፋና ሳያስገድዳቸው በራሳቸው ፍላጎት መልሰው ለእናንተ የሰጧችሁ እንደሆነ ወይም በከፊል የተውላችሁና መልሰው ያበረከቱላችሁ እንደሆነ መብታቸው ተተከበረ በኋላ ገንዘቡ ወደ እናንተ መልሶ ቢመጣ አንዴ የሰጣችኋልና حرام ነው እንዳትቀበሉ አላላችሁ። እነሱ በፍቃዳቸው ሙሉ በሙሉም ሆነ በከፊል ከሰጧችሁ የተፈቀደ ጣፋጭ ሲሆን ልትበሉ ትችላላችሁ ይላል። እና እንግዲህ ማር ዋጋ ወይም ደሞዝ አለመሆኑን ይሄ ነው የሚያመለክተው ማለት ነው። ለመከባበር ነው። ለሴትዮዋ እንግዲህ ክብር ይሄን ገንዘብ ሰጣለሁ ብሎ ቃል ከገባ በኋላ እንግዲህ አንተ ቃል ተገባ እኔ ደግሞ ትዳሩ ነው እንጂ መፈልገው ከገንዘቡ ጉዳይ የለኝም ትቸላለሁ በከፊልም ሆነ በሙሉ ማለት ነው። ወይም ከተረከበች በኋላ በል እንግዲህ ተረክቤያለሁ አንተ የሚያስፈልገው ለትዳራችን አንዳንድ ነገሮችን ግዛበት ብላ ብትሰጠው ከዛ በኋላ حرام ይሆንብኛል ብሎ መስጋት መፍራት የለበትም። የተፈቀደና ጣፋጭ ተባረከ ሲሆን ልትበሉት ትችላላችሁ ይላል ማለት ነው። ولا تؤتوا السفهاء اموالكم التي جعل الله لكم قياما لننت مقواقاميا يادرجላችሁን ንብረቶች ለቂሎችና ለደካሞች አትስጡ ይላል። ማለት እንግዲህ ምንድነው ገንዘብ ሲባል የህብረተሰብ የደም ቧንቧ ነው ማለት ነው። አንድ ህብረተሰብ ሊኖር የሚችለው ኢኮኖሚው እስካለ ድረስ ነው። ስለዚህ ኢኮኖሚያችሁ በየጥሞች በሱፋዎች እጅ ያለውን ክፍል እናንተ ወከላ የሆናችሁት መጠባበቅ አለባችሁ በወኪልነት ይዛችሁ እንጂ አንድ ግለሰብ ራሱን ለመቆጣጠር ንብረቱን ለመጠበቅ የማይችል አምሮ የተነካ ቀውስ የሆነ እንደሆነ ወይም ደግሞ ገና ህፃን ሆኖ ነፍስ ባለማወቁ ያላግባብ የሚያባክነው የሆነ እንደው ወየቲም ሆኖ እንደዛው ሁነኛ አጥቶ ሊጠፋ የሚያሰጋ የሆነ እንደሆነ በእንዲህ አይነቱ በደካማዎቹ የህብረተሰብ ክፍል የሚገኘውን የኢኮኖሚ ዘርፍ ለነዛ በቀላሉ ሊያጠፉና ሊያወድሙ ለሚችሉት ወገኖች አሳልፋችሁ አትስጡ ይላል ማለት ነው። ምክንያቱም ገንዘቡ በቀጥታ የግለሰቡ ጥሪት ቢሆንም እንኳን በተዘዋዋሪ መንገድ የህብረተሰቡ ንብረት ነው ማለት ነው። ህብረተሰቡ አንድ ገንዘብ እስካለ ድረስ በቀጣም ሆነ በተዘዋዋሪ ይጠቀምበታል። ያ ገንዘብ ከጠፋ ግን ግለሰቡ ብቻ ሳይሆን ያካባቢው ህዝብ ይበደላል ማለት ነው። አንድ ሀብታም ሰው በአካባቢ ካለ ስስታም ቢሆን እንኳን ገንዘቡን ለማንም አልሰጥም ቢልም እንኳን በተለያየ መንገድ የረሰተው ያን ገንዘብ ያገኘዋል። በመጽዋት ደረጃ ግዴታ ትርፍ መጽዋት ባይሰጥ አላህ ግዴታ ያረገበትን ዘካውን ይከፍል ይሆናል ማለት ነው። ያ ገንዘብ በመኖሩ ዘካ ተገኘ ማለት ነው። ወይም ደግሞ የቀን ሰራተኞችን ቀጥሮ ያሰራ ይሆናል። ያሱ ለስራው ብሎ ቢያሰራም ገንዘብ ስላለው ነው ደሞዝ የሚከፍለው ማለት ነው። የዛ ጊዜ ህብረተሰቡ በዛ ገንዘብ ተጠቀመ ማለት ነው። ወይም ደግሞ በብድር ደረጃ ይሰጣል ለወዳጅ ለዘመድ። ያ አበዳሪም የተገኘው በመሐከላቸው በመሆኑ ነው። ስባይ ኖር ኖሮም ያበደሪ ጠፋ ነበር ማለት ነው። ከሞተም ደግሞ በሞተው ሰውዬ ገንዘቡን ትቶ ስለሚሄድ በአካባቢ ያሉ ወዳጅ ዘመዶቹ በዛ ገንዘብ ይጠቀማሉ ማለት ነው። በሰደቃውም በውርሱም ብለው ማለት በኑዛዜውም። ስለዚህ እንግዲህ ያ ገንዘብ የህብረተሰቡ ንብረት ነውና አንድ ራሱን ያልቻለና ማስተዳደር የማይችል ሰውዬ ገንዘብ ይዞ የተገኘ እንደሆነ የገዛ ገንዘቡ ነው ምን አገባንኛ እንደፈለገ ያረጋው ብላችሁ በግደለሽነት ለሱ ትታችሁ እንዳትሄዱ ገንዘቡን በእጃችሁ ይዛችሁ ተቆጣጠሩ ይላል። ነጃአላሁ ለኩም ቂያማ በየግለሰቦቹ ግን እጅ ያለው ገንዘብ ለመላው ህብረተሰብ መቋቋሚያና መኖሪያ አድርጎ የፈጠረው ንብረት ነውና ያንን ንብረት ያላግባብ እንዳይወድም ጠብቁ ይላል። ይህን ስላችሁ እንግዲህ ቂሌ ሆኑ ወይም ያበዱ ቀውሶችን ገንዘባቸውን ቀምታችሁ አባርሯቸው ማለት እንዳይመስላችሁ ደግሞ ወርዙቁሁም ፊሃ ገንዘቡን በስርዓት ተረክባችሁ እንዳይረባቸው እንዳይጠማቸው የሚያስፈልጋቸውን የዕለት ወጭ ለግሷቸው ከዛ ከገንዘባቸው ወክሱሁም ልብሳቸውንም አልብሷቸው ከዛ የተረፈውን ግን እንዳያባክኑ ጠብቁላቸው ማለት ነው ይላል። እንግዲህ የነሱን ፍላጎትና መብት እንዳይጓደል አስጠነቀቀ ማለት ነው። አንዳንዱ የተንኮለኛ ቀውስ ነው ገንዘቡን ያው ብንሰጠው ያወድመዋልና እኛ እንቀበለው ይልና ገንዘቡን ከተቀበለ በኋላ እብድነ ዞር በል ብሎ ያባረረዋል ማለት ነው። ይሄ ከሆነ ግፍ ነው ማለት እሱንም እንግዲህ ገንዘቡን ከተቀበሉ በኋላ የሚያስፈልገውን የዕለት ወጭ ምግቡንም መጠጡንም እንደገና ልብሱንም እንዳስፈላጊነቱ እየተከታተሉ መንከባከብ ይኖርባቸዋል። ህክምና የሚያስፈልገው እንደሆነ እንደዛው ማሳከም ይኖራል ማለት ነው። ከዛ የተረፈውን ግን እነሱ ይዘው እየጠበቁና እያራቡ ያቆዩለታል። ወቁሉ ለሁም ቀውለን ማሩፋ እንደይ ገንዘቡን በምትረከቡና የዕለት ወጫቸውን ብቻ የምትሰጧቸው በሚሆንበት ጊዜ ደግሞ የሰው የገንዘብ የሊቀማይ ነው የሚል ስጋት እንዳያድርባቸውና ሌላ አደጋ እንዳይፈጠር መልካም ቃል የመግባቢያ ቃል ደግሞ ተናገሩ ይላል። ይህን ገንዘብ እኮ የወሰድኩት ልቀማህ አይደለም፣ ያው አንተ ለመጠበቅ ስለማትችል ተንኮለኛ ይዘርፍሃል ይጠፋብሃል ብዬ ላስቀምጥልህ ነው ልጠብቅልህ ነው አይዞህ ከተሻለህ እሰጥሃለሁኝ እያላችሁ አረጋጓቸው እንጂ ደግሞ አንተ ስለ ገንዘብ ምን አገባህ የታባክ ብላችሁ ወረፋችኋቸው እንደሆነ እና የሰው የገንዘብን ቀማኝ ምንም ምን የደካማ በሆን እንዴት ያጠቃኛል ብሎ ደግሞ በእናንተ ላይ ሌላ አፍራሽ እርምጃ እንዳይወስድ መልካም ቃልን መንገርና ማረጋጋት ይኖርባቸዋል። በጣም ሲበሳጭ ደግሞ ሰውየው ሊድን የነበረው የበለጠ በሽታው እየተባባሰበት መልሶ ለመዳን ወደማይችልበት ደረጃም ሊሄድ ይችላል ማለት ነው። ለሱም ለህብረተሰቡም መጥፎ ሁኔታ እንዳይከተል መልካም ቃልን እየነገራችኋቸውና እያረጋጋችኋቸው የዕለት አስፈላጊ ወጪን እየሰጣችኋቸው እስከሚሻላቸውና ገንዘቡን ለመረከብ እስከሚችሉ በእናንተ እጅ ቆይ እንጂ ለቂሎችና ለደካማዎች ገንዘቡን አሳልፋችሁ ሰጣችሁ እንዳትከስሩና እንዳታከስሩ ነው የሚለው። አሁንም በዚህ አንቀጽ የተጠቀሰው ቁም ነገር እንግዲህ ጠለቅ ብለን ብንመለከተው አንድ ከህብረተሰብ መካከል ራሱን ለመቆጣጠርና ለመመገብ የማይችል ሞኝነት ወይም ህፃንነት የሚያጠቃው ሰው ገንዘብ ያለው እንደሆነ ገንዘቡ ያላግባብ እንዳይጠፋ እሱም ደግሞ ወደፊት ህይወቱ አደጋ ላይ እንዳይወድቅ ገንዘቡም ደግሞ በሌላ በኩል ህብረተሰቡንም እንዲያገለግል እንዴት አይነት እንግዲህ ጥልቅና ረቂቅ የሆነን ህግና መመሪያ እንደ